ይሰኛል የፈራሁት ነገር የቆመበት አይሆንም አለጌተ ከሰማያት ካልወጣ ስለኔ ያራኝ ውድ አይሆንም አለጌተ ከሰማያት ካልወጣ ስለኔ ያራኝ ውድ ወጀባለ ከፍሪት አትፍራለኝ ጌታዬ ተገርብቷል ነገሩ ካልወጣን ዛሬ ከኔ በመንገድ ሊያስቀረኝ ሊገታኝ የነበረ ቀደም ጎታለ ጌታ ወጥመዱ ተሰበረ ማነው ማበሉን እየገሰጸው ማነው ወጀቡን ጸጥ ያደረገው ማነው ይሁን ሲል ሚሆንለት ማነው ያፉቃን ሚጸናለት ጌታዬ ነው ጌታዬ ያየሁት በዘመን ጌታዬ ነው ጌታዬ ያየሁት በዘመን ፈርቶት ያሩቅ ዘመኔ ቢነሳ ያጠላቴ ጉልበቴ ሊያደክማ ቢቆመም በመንገዴ ይሄዳል ሌኔ ነገር በቃል ቢኖር አይቆምም ሰባሪው ከፊት ወጥቷል ሰብሬ አልፋለሁኝ ማነው መንገዴን ያስጀመረኝ ማነው መንገዴን የሚያስጨርሰኝ ማነው ከፊቴ የቀደመው ማነው መንገዴን የከፈተው ጌታዬ ነው ጌታዬ ያየሁት በዘመን ጌታዬ ነው ጌታዬ ያየሁት በዘመን ንጉስ ወርዶ ከሰማይ አይቆምም ፊቱ ከልካይ ይታደጋል ያድናል ደርሶ ከሞት ያወጣል እኔም የእሱ ልጅ ሆኜ ድኛለሁ ከጠላቴ ጠላት ያሰረው ሴራ መና ሆነ ፉከራ ማዳኑ ከፍ ያለ ነው ኢየሱስ ከፍ ያለ ነው ሲረዳ ከፍ ያለ ነው ሰወጣ ከፍ ያለ ነው ጌታ ሲረዳ ጌታ ሰወጣ